በርግጥም ማየሁኝ ካንተ ውጪ ህይወት እንደሌለ ፍቅር አንተ ብቻ ነህ ፍቅር አንተ ብቻ ነህ ህይወት አንተ ብቻ ነህ ጌታዬ ህይወት Until we're